ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم. ربنا وبعث بهم رسولا منهم يتلو عليهم آياتك ويعلمهم الكتاب والحكمة ويزكيهم إنك أنت العزيز الحكيم. ربنا واجعلنا مسلمين لك ومن ذريتنا أمة مسلمة لك. እና ነብዩላህ ኢብራሂም እና እስማኤል ይሄን ካባን በሚገነቡበት ጊዜ ጌታችን ሆይ ይሉ ነበር፣ እኛን ሁለታችንም ላንተ ቅን ታዛዦችና ተገዢዎች አድርገን ይላሉ። እንግዲህ ሲምር ያስተምር እንደሚባለው መጀመሪያውንም ጥሩ ሰዎች አድርጓቸው ነበር፣ አሁን ደግሞ የበለጠ ጌታ ለሱ ታማኞችና ተገዢዎች እንዲሆኑ መለመን ጀመሩ ማለት ነው። ወሚን ዱርየቲና উመተ ሙስሊማ ተለቀ የታማኝና ቅንነት ደግሞ በእኛ ብቻ ሳይወሰንና ሳይገደብ ከትውልዶቻችንም እንደዚሁ ላንተ በእጅጉ ተገዦችና ታዛዦች ቅን የሆኑ ትውልዶች እንዲወለዱ አድርግልን በማለት ጸለዩ። ወአሪና መናሲከና እንደገና ይሄንን ቤት ደግሞ ገንብተን ስናበቃ በሱ ዙሪያ የምናከናውነውን የኢባዳ መመሪያችንንም አሳየንና አታውቀን ምን እንደሚሰሩ እንግዲህ ያውቅም። ብቻ አንድ ቤት እዚ አቁሙ ነው ያላቸው። ይሄን ቤት ከሰራን በኋላ የኢባዳ ምን አይነት ኢባዳ እንደሚደረግ አናውቅምና መመሪያ ይሰጠን በማለት ለመኑ። ባይሉትም አይተው ነበር እሱ ማውረዱን፣ ግን እነሱ ጉጉት ያዛቸውና አስቀድመው ምን እንደሚሰሩ መጠየቅ ጀመሩ ማለት ነው። ወጥ ባለና በዚህ በግንባታው ሂደት ደግሞ ምናልባት ቢክመት ባሳይተን ከሆነ ሰውነንና መሳሳት ስለማይቀር በይቅርታ እለፈን፣ ምንም አንተ እንደምትፈልገው ባናደርግልህም የምንችለውን እናደርጋለን፣ የጎደለውን ይቅር በለን ይሉ ገባ በትህትና ማለት ነው። እነካ አንተ ተዋቡ ራሂም፣ አንተ ምንጊዜም ለባሮች በይቅርታ አላፊና ሩሩህ ጌታ ነህና በምንችለው ትእዛዝህን ለመፈጸም እንሞክራለን፣ በጎደለው አንተ በይቅርታ እለፈን እናዘንልን እያሉ ይጸልዩ ነበረ። ابراهيم እና اسماعيل እንግዲህ በዚህ መልክ ነው ይሄን ካባ የመሰረቱትና የገነቡት ይላል ማለት። ربنا جئتنا ሆይ አሁን በተጨማሪ وبعثيهم በእነዚህ በኡመቶች በተቀጥለው በሚመጡ ትውልዶች ውስጥ ላክላቸው ረሱላ منهم ከነሱ የሆነ መልእክተኛ አሉ። እንግዲህ እኛ ተወነንና በተወሰነ ክፍለ ጊዜ ከዚህ ዓለም በሞት መለየታችን ስለማይቀር እኛ ከእርን በኋላ ትውልዶቻችን እንደገና ወደ ጃሂልያ እንዳይገቡ በውስጣቸው የኛን ፈለግ ተከትሎ ያንተን ፍቃድ የሚያስተምርና የሚመራ የትሉ አለህም አያት አንቀጾችን በእነሱ ላይ የሚያነብና የሚያቀርብ ወይዋልሙሁል ኪታብ አንተ ያወረክለትን ኪታብ ቃሉንም ሆነ ተግባሩን የሚያስተምራቸው ወልሕክመተ የራሱን ደግሞ ጥበባዊ ማብራሪያና መመሪያ የሚሰጣቸው የሆነ ልጅ እንዲተማከራቸው እንዲተመርጥ በማለት ነብዩ መሐመድ እንዲመጡ መመኘትና መጸለይ ጀመሩ ማለት ነው። ወይዘኪህም በአጠቃላይም ከድንቁርና ከእንዶም ደግሞ ከክህደትና ከሽርክ ተመሳሰሉ አልጠያቂ ተግባራት የሚያጠዳቸውና የሚያጠራቸው ጥሩ መሪና አስተማሪ እንዲሰጣቸው አሉ። ኢነካ አንተል አዚዙል ሐኪም አንተ ለማድረግ የምትፈልገውን ሁሉ የማያቀጥህ አሸናፊና ጥበበኛ የሆንክ ጌታ ነህና እኛም በሕይወታችን እስካለን ድረስ ለአንተ ቅን ታዛዦችና ተገዦች፣ ከህልፈታችንም በኋላ ደግሞ ታሪካችን እንዳይቋረጥ ትውልዳችን የእኛን ፈለግ የሚከተል እንደገና ከመካከላቸው ደግሞ የአንተን ፍቃዱና መመሪያ የሚያስተምራቸውና ለዘለቄታ ጥሩ ውጤት የሚያበቃቸው መሪ አስተማሪ መድብላቸው በማለት ጸለዩ። ይህን ሁሉ አቤትታቸውን አንዷ እንኳ ጠብሳትል ሙሉ በሙሉ ጌታ ተቀብሎ ተግባራዊ አደረገና ነቢዩ መሐመድ ቁርአንን ይዘው እንዲመጡና ይህ ቤት ታሪክነቱ እስከ ዓለም ፍጻሜ ድረስ እንዲቀጥል ተደረገ። ይህንን ታሪክ ንገራቸው ለዓለም ኪታቦች ነው። እና እንግዲህ ዓለም ኪታቦችን ቀደም ሲል በጣም በብዛትና በስፋት የተለያየ ድክመታቸውን እያነሳና እየወቀሰ ወደ ትክክለኛው መንገድ ተመለሱ እያለ ሲገስጣቸው መጥቶ ነበረ። ከዛ በመቀጠል የቅድማያታቸውን የኢብራሂምንና ያጎታቸውን የእስማኤልን ቅንነት ቀጥሎ ተረከላቸው ማለት ነው። ይህን ያደረገበት ምክንያቱ ምንድን ነው? እነ ኢብራሂምንና እነ እስማኤልን ታደንቃላችሁ፣ ታወድሳላችሁ፣ እርግጥ ነው እነ ኢብራሂም እንደው እናንተ ከምታውቁት በላይ ነው እኔ ማደቃቸውና የማወድሳቸው። ታዲያ የነሱ ዘሮች እንደመሆናችሁ የነሱን ፈለግ ተከትላችሁ እንደነሱ ቅን መሆን ሲገባችሁ እንደገና እናንተ ለምን እንደዚህ ተወታለታችሁ በማለት አለል ኪታቦችን ለመውቀስና አሁንም ደግሞ ለመመለስ የሚፈልጉ ካሉ ወደዚህ ወደ ኢብራሂምና ወደ እስማኤል ታሪክ በመመለስ ነብዩ መሐመድ ጋራ እንዲተባበሩና እሳቸው ጋራ ትክክለኛውን መንገድ እንዲከተሉ ለመጋበዝ ታሪክ ጥቅሶ ማስተማሩ ነው ማለት ነው። ومن يرغب عن ملة إبراهيم إلا من سفه نفسه ولقد اصطفيناه في الدنيا وإنه في الآخرة لمن الصالحين إذ قال له ربه أسلم قال أسلمت لرب العالمين ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون تلك أمة قد خلت لها ما كسبت لكم ما كسبتم ولا تسألون عما كانوا يعملون ومن يرغب عن ملة إبراهيم إلا من سفه نفسه هذا كنبي الله إبراهيم من جدنا أمنت شل يملنا ودهلا يميافن الجسائن ورم ራሱን ለማቀልና ለማጣለል የሞከረው ግብዝ ካልሆነ በስተቀር በላቸው ይላል። እንግዲህ ነብዩላህ ኢብራሂም በሁሉም ኡመት ውስጥ በጣም ተወዳጅና ተደናቂነትን አትርፈዋል። ይሁዶችም በጣም ይወዷቸዋል ያከብሯቸዋል። ከመወደዳቸውም ብዛት የተነሳ የኛ እምነት ከሳቸው የመነጨ ነው ባይናቸው። ክርስቲያኖችም በተመሳሳይ መልኩ እንደዚሁ ያደንቋቸዋል። ሙሽሪኩል አረብም ሳይቀሩ እንደዛው በተመሳሳይ መልኩ ያደንቋቸዋልና እንደውም እምነታቸው ከእሳቸው ቀጥሎ የመጣ መሆኑን ይናገራሉ። ዳሩ ግን በተግባር የተከተላቸው የለም ከነዚህ ሁሉ ማለት ነው። ማካነ ኢብራሂሙ የሁዲየ ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ወማካነ ሚነ ሙሽሪኪን በሚለው አያት እንደሚገልጸው ይሁዳም አልነበረም ነሳራም አልነበረም ትክክለኛ ሙስሊም ነበረ ከሙሽሪኮችም አልነበረም ሲል ሶስቱም ቡድኖች ሁሉ የታቸውን ፈለግ እንዲያልተከተሉ ካረጋገጠ በኋላ እሱ ግን ሙስሊም ነበረ ለጌታ ብቻ ቀጥለጥ ብሎ የሚገዛ ነበር በማለት አረጋግጧል ማለት ነው። ታዲያ እንግዲህ ነብዩላህ ኢብራሂም በሁሉም ዘንዳ ተወዳጅና ተደሳችነት ያገኙበት ምክንያቱ ምንድነው ሲባል ሐኒፈ ሙስሊም መሆናቸው ነው። የሁዶቹ ግን በይሁዲያ የመጣ አድርገው ነው የሚገምጡት። ነስራንዮቹም እንደዛው ሙሽሪኮቹም የነሱን አይነት እምነት ይዞ የመጣ አስመስለው ነው የሚያቀርቡት። ይሄ ደግሞ ታሪክን ማዛባት ነው። ታዲያ ነብዩላህ ኢብራሂምን በአካል እየወደዳችሁና እያደነቃችሁ በሃይማኖቱና በአመለካከቱ የማትከተሉት ከሆናችሁ እንዲህ አይነቶቹ ሰዎች እንግዲህ ራሳቸውን ለማታለል የሞከሩ ጥሎች ናቸው ማለት ነው። ሁነት ኢብራሂምን ከወደዱ ኢብራሂምን ሚላ መቀበልና መከተል ነበረባቸውና ወለቀድ ጽፈይናው في الدنيا ነብዩላህ ኢብራሂምን በዚህ በመድራው ህይወት ካለ ድረስ ሆነቱ በግዚያው ካሉት የሰው ልጆች ሁሉ በደረጃና በንቡዋ ማዕረግ መርጠነውና ለቀነዋል ይላል። ወኢነው في الاخرة لمن الصالحين እሱም ደግሞ በመጪው ዓለም የኔ ባለሟሎችና እጅግ ተወዳጅ ከሆኑት ባሮች የሚቆጠር ነው በማለት ይመሰክርላቸዋል ማለት ነው። እና ይሄ የመጣበት ምክንያቱ ይባላል ነብያችን አለይሂ ሰላቱ ወሰለም መዲና ከመውረዳቸው በፊት በመዲና አካባቢ የሚገኙት የሁዶች የሃይማኖት መሪና አስተማሪ አብዱላህ ኢብኑ ሰላም ይባሉ ነበር ትልቅ ፓትርያርክ ነበሩ ይባላል። እና ይህ ሰውዬ ስለ ነብዩ መሐመድ መምጣት ታሪክ በሚገባ ያቃሉ። ተውራት በትንቢት ያስቀመጠውን አንቀጽ ያነቡ ነበር እና መድረሳ ነበረቻቸው ይባላል ተውራትም ያስተምሩባት። እዛ ሲያስተምሩ ይሄ መጨረሻው ነብይ እንደሚመጣ ነው ይሄ ኪታብ የሚናገረው ይያሉ አንቀጾችን እየጠቀሱ ይነግራሉ ለተማሪዎች። ከተማሪዎቹ መካከል ሁለት የወንድማቸው ልጆች የሆኑ ጎረምሶች ነበሩ ይባላል። እና እነሱን በጣም ያቀርቧቸዋል ራሳቸውን እንዲተኩ በማሰብ እንክብካቤ ያደርጉላቸው ነበር ለተባለ መልኩ ትምርቱን በሚገባ እንዲረዱ በማድረግ እና ለዚህ ልጆች ስለሚመጣው ተረኛ ነብይ በሚገባ ያስረዷቸዋል። ታዲያ ይህ ሰውዬ እኔ በአካል ያለሁኝ የመጣ እንደሆነ መቼም የመጀመሪያው ደጋፊና ተቀባይ እኔ ነኝ መሆነው እናንተስ ልጆች እኔን አጎታችሁን ተከትላችሁ አዲስ ነብይ ትቀበሉ ይሆን ወይስ ወደ ኋላ ታፈገፍጉ ይሆን እያሉ ይጠይቋቸው ነበር። ይሄ ጊዜ እነዛ ልጆች ከልባቸው ሁላቸውም እረ እርሰው ሐቅ ነው ብለው የተቀበሉትን ነገር እንዴትኛ ወደ ኋላ እንቀራለን ለዛው ያብቃን እንጂ በማለት ቃል ይገቡላቸው ነበር ይባላል። እንደተመኙት ወቅቱ ደረሰና ነብያችን መዲና ሲመጡ የአብዱላህ ኢብኑ ሰላም ሂደው ነብዩን ካነጋገሩና ካዩአቸው በኋላ ያው ይመጣል ተብሎ የተነገረለት ትክክለኛ ሰው መሆኑን ስለተረዱ ወዳውኑ አመኑ። ይህ ጊዜ እነዛ የወንድማቸው ልጆች የነበሩ ጎረምሶች እኔ ተቀብያለሁ እውነት መሆኑን አውቄና በነገርኳቸው መሰረት እናንተም ኑ ቶሎ ተቀበሉ ሲሏቸው አንደኛው እሺ ብሎ በቃሉ ተቀበላቸው ይባላል። አንደኛው ግን ዱንያ ጥቅምና ስልጣን አታለለውና የአጎቴና ወንድሜ ወደዛ ወደ አዲስ ሃይማኖት ማከሄዱ አሁን የኔን ያህል የተማረ የለምና በዛ አካባቢ በይሁዲያ መሪነት እኔ የእነሱን ቦታ ወስጄ ደረጃ ማግኘት አለብኝ አለና ከይኖ በእነሱ ቦታ ለመቀመጥ ወደ ኋላ ቀረ ይባላል። ይህ ጊዜ አላህ ሱብሓነሁ ወተዓላ ይህን ሰውዬ ቂል አደረገው ማለት ነው። እንደዛ አድርጎ ቃል ሲያስገባ ከርሞ አሁን እንደገና የእነሱን ደረጃ ለመውሰድ ብለህ ሐቁን እያወቅ እነብራሂምን እንደማታውቀው ሆነ ለዱንያና ለጽም ብለህ ወደ ኋላ ቀረህን በማለት ወመን የርገቡ ዐን ሚለቲ ኢብራሂም ከነቢዩላህ ኢብራሂም መንገድ ቸል የሚልና ወደ ኋላ የሚቀር አይኖርም ራሱን ለማታለል የፈለገው ግብዝ ካልሆነ በስተቀር የሚለው አነጋገር በዚህ ምክንያት ነው የመጣው ይባላል። ምክንያቱ እሱ ይሁን እንጂ ግን በማንኛውም ጊዜ በየትኛውም ቦታ የነቢዩላህ ኢብራሂም ዲንና አቋም ከተገለጸለት በኋላ እሳቸውን እየወደሰና እያደነቀ እንደገና በተግባር እሳቸውን ፈለግ የማይከተል ለሆነው ሰው ሁሉ አጠቃላይ ይሆናል ማለት ነው። إذ قال له ربه أسلم نبي الله إبراهيم جيتاو لنية تاماني ما فلتون تجيهن بلوه بتأيكو جزيه ينبرون هنيتانا يستطون مرس الصوص إلال قال إبراهيم عليه السلام أسلمت لرب العالمين جيتا نيين لسو تاماني نا تجيه اندي هون بفضلك بيما سرت نيم العالمات جيتا هزا جنا تجيه هنية راسين ستشار لوي بمالت قال قبا إلال ግዲ መጀመሪያው ነው አላህ ወህይ ሲያወርድላቸው ኢብራሂም እኔ ዘመዶች በተሰቦች የተለያዩ ቁሳቁሶችንና አውልቶችን ያመለኩና እየተገዙ ነው ያሉት። እኔ ደግሞ የዚህ አይነት አምልኮት አልፈቅድምና አልወድም። አንተ ዓለምን ለፈጠረው ጌታ ለአላህ አልዓዚም ብቻ ታማኝና ተገዢ እንድትሆን መርጫለሁኝና ይሄንን ትቀበላለህ ወይ ብሎ ጠየቀው አላህ ማለት ነው። ይሄ ጊዜ እሳቸው አይናቸውን ሰራሹ በደስታ ለዓለማት ጌታም የተገዥና ታዛጅ ታማኝ ይሆናለሁኝ በማለት ቃል ገቡ። በቃላቸው መሰረት ከመጨረሻው ድረስ የተለያዩ ፈተናዎች እንኳ ቢደርሱባቸው ቃላቸውን ዝንፍ ተረጉ በታማኝነት ተወጧል። ታዲያ እንዲህ አይነቱን ሰውዬ በተግባር ጭምር እንድትከተሉትና ታሪኩን እንድታዲሱ እንጂ በቃል እያወደሳችሁ እንደገና በተግባር ተቃራኒውን እንድትሰሩ አይደለም የሚፈለገው በላቸው ማለት ነው። ووصى بها ابراهيم بنيه ويعقوب ان نبي الله ابراهيم يتن ملاچون الله مرطونا مرقو يسطاچون يسلام يسلمنا ايمانوت بهيوتاچو اسكالو درس بقالم بتكبارم كاستمارو بوالا اندجنا موتاچو سيدرسنا ادمياچو سيغباچس منالبات تكتاي لجوچ يومن امنتين تتو يتصافبنيا بلاو بمفراتنا بمسكات سبسبو የሚከተለውን ጥያቄ ወይም አደራ ቃል ሙዛዚ አስተላለፉላቸው ይላል። እሳቸው ብቻ ሳይሆኑ የልጃቸው ያዕቆብም በተመሳሳይ መልኩ እንደዚሁ ያያታቸውን ታሪክ በመድገም ለሞት በሚቃረቡበት ጊዜ ልጆችና ቤተሰቦቻቸውን ሰብስበው ይህችን ሚላ እንዳይጥሉና እንዳይረሱ አደራ ሙዛዚ አስተላለፉ ይላል። እና ሁለታቸውም ያስተላለፉት የኑዛዚ ቃል ምን የሚል ነበር? ኢብራሂምም በግዚያቸው ያበኒ ይያሉ ልጆቻቸውን ሰባሰቡና ልጆች አሏቸው። ያዕቆብም እንደዛው በግዚያቸው ደግሞ ልጆቻቸውን ሰብስበው ልጆች አሉ። ኢነላሁ ወፋለኩም ዲን አላህ Subhanahu Wa Ta'ala እናንተ እንድትከተሉት የሚገባውንና አስፈላጊውን ሃይማኖት መርጦላችኋል እስልምና ነውና ፈላተሙቱና ኢላ ወአንቱም ሙስሊሙን ስለዚህ ጌታ በመረጠላችሁ መሰረት እናንተ ሙስሊሞች ሆናችሁ እንጂ እንዲያትሞቱ የሚለው ንዛዜ በጥብቅ ነው ያስተላለፉት ሁለቱም ታላላቅ ነብዮች ይላል። እንግዲህ ኢብራሂም ሙስሊም እንደነበሩ ያዕቆብም ያው እስራኤል የሚባሉት ራሳቸው ያዕቆብ ናቸው ሙስሊም እንደነበሩ አላህ አረጋገጠ። ሙስሊምነታቸው ደግሞ በራሳቸው ህይወት ብቻ እንዳይገደብባቸው ልጆቻቸውን ሰብስበው በሞት እለታቸው በህይወታቸውም ስትኖሩ ሙስሊሙናችሁ ኑሩ ስትሞቱም በእስልምና ሙቱ በማለት ነው ኑዛዜያቸውን ያስተላለፉት። ታዲያ ይሄንን የመሰለ ታሪካዊ ኑዛዜ ትታችሁ የሁድያ ነስራንያ ወይም ጣዖት አምልኮት የሚባለውን ነገር ከየት አመጣችሁት ነው የሚላቸው አላህ ሱብሓነሁ ወተዓላ። አም ኩንቱም ሹሃዳ አይድ ሐደረ ያዕቁብ አልመውት ለመሆኑ እናንተ በኒ እስራኤሎች ነቢዩላህ ያዕቁብ ሞት በሚጠጋው ጊዜ ያው ጣረ ሞት በሚደርስበት ጊዜ ሲዳከም እናንተ እዛ አካባቢ ነበራችሁ እንዴ? አሁን በዚህ በወቅቱ ያላችሁት እሱን ታካትሙ ነበር እንዴ ብለህ ትጠይቃቸው። ኢድ ቃለ ሊበኒ በልጆቹ ሰብስቦ እንዲህ ያለ ጊዜ ማዕቡዱነ ሚን ባዕዲ ከኔ እልፈት በኋላ እናንተ ማንን ነው የምታመልኩት ብሎ በጠየቃቸው ጊዜ ለመሆኑ እናንተ እዛ ነበራችሁ እንደ በላቸው እስቲ አሁን በአንተ ወቅት ያሉትን ይሁዶች ማለት ነው። ቃሉ ናዕቡዱ ኢላሀክ እና በወቅቱ የነበሩት የያዕቁብ ልጆች አባታቸው ያቀረበላቸውን ጥያቄ ሲመልሱ ያንተም የአባታችንን አምላክ ነዋ የምናመልከው በማለት መለሱለት። ወኢላሀ አባኢከ ያንተ ብቻ ሳይሆን የቅድመ አባቶችህ ኢብራሂም የነ ኢብራሂምንና ወኢስማኤል የነ ኢስማኤልን ወኢስሐቅ የነ ኢስሐቅን አምላክ አንድ አላህን ብቻ ነው የምንገዛው ኢላሃን ዋሂደን ምንም አጋርና ተካፋይ ሳይኖረው ብቸኛ አምላክ አድርገን ለእርሱ ብቻ ነው የምንገዛው ብለው ቃል የሰጡ መሆናቸውን አውቃለሁኝ። ታዲያ እናንተ በዛ ወቅት ነበራችሁ እንደ ብለው ስጠይቃቸው ወናህኑ ለሁ ሙስሊሙን እኛ ለዚህ ለአንዱ ጌታ እጀ ሰጠንና ታማኝ ተገዥዎች እንደምንሆን እናረጋግጥልሃለን ብለው ለአባታቸው ጥያቄ መልስ ሰጡ ያዕቁብ ልጆች ነው የሚለው። እንግዲህ ይህን ተውሂድ ይለቁብኛል በጣም በጊዜ ብዛት የተነሳ ቁም ነገሩን ረስተው ወዳልሆነ እምነት ይገቡ ይሆናል ብለው በመስጋት በቃለ መጠየቅ ነው ኢማናቸውን የመዘኑት ማለት ነው። ልጆች ያው እስከ ዛሬ እኔ እስካለሁ ድረስ ምን እንደነገርኳችሁ እንዳስተማርኳችሁ ታውቃላችሁ። እንግዲህ ይህንን እምነታችሁን ይዛችሁ ትዘልቁ ይሆን ወይም ከኔ ህልፈት በኋላ ሌላ እምነት እና አመለካከት ታመጡ ይሆን ለመሆኑ ማን ነው የምታመልኩት እስቲ ንገሩኝ ብለው ልክ አስተማሪ ተማሪውን በፈተና እንደሚጠይቅ ጥያቄ አቀረቡ ማለት ነው ለልጆቻቸው። ልጆቻቸው ደግሞ በአንድ ድምፅ ሳያወላውሉና ሳይከፋፈሉ አባዬ ለምን ትሰጋለህ? አንተ አባታችን ያስተማርከንን እምነትና አምልኮት እስከ ዘለቄታው ይዘን እንጓዛለን። ያንተንና የቅድመ አያትህን የኢብራሂምን የአጎታችንን የእስማኤልን የአያታችንን የኢስሐቅን እምነትና አምልኮት ነው ተከትለን እስከ ዘለቄታው የምንሄደው ብለው ቃል ገብተውለታል። እና ለዚህ ለአንዱ ጌታ ለአላህ አልዋሂድ ሙስሊሞች እንሆናለን ሙንቃዶች ማለት ነው ለሱ ብቻ ተገዥዎችና ታዛዦች እንሆናለን እንጂ እሱን ትተን ለማንም ለምንም ያመልካሉ ብለህ አትስጋ ግደለህም እመነን በዚህ እንዳው ራስህን አታስቸግር እኛ ያንተን እምነት ተከትለን ነው የምንሄደው ብለው ተማምነው ነው የሸኙት ነው የሚለው። እናንተ ግን ይህንን ታሪክ ትታችሁ እንደገና የሁዳውም የይሁዳ መሪ ነበረ ኢብራሂምና ያዕቆብ እያላችሁ ታወራላችሁ ክርስቲያኑም ደግሞ የክርስትና እምነት ከነሱ ነው የመነጨውና የተጀመረው ትላላችሁ ሙሽሪኩ ለአረብም ሳይቀር ደግሞ የጣዖት አምልኮቱም ሳይቀር በእነሱ እንደተጀመረ ትናገራላችሁ። ግን እኔ በሕይወታቸው እስካሉ ድረስ የሰሩትና የተናገሩትን ብቻ ሳይሆን በለተሞታቸው እንኳን ኑዛዜያቸውን ጭምር እገልጽላችኋለሁ ምን አይነት ኑዛዜ አስተላልፈው እንደሄዱ በጊዜው የነበሩትን ልጆቻቸውን ደግሞ ቃለ መጠየቅ አቅርበውላቸው ለጥያቄው ምን አይነት መልስ እንደሰጡ አውቃለሁና በዚህ መልክ ነው። እናንተ ግን የዛ ጊዜ ነቢዩላህ ያዕቁብ ልጆቻቸውን ሰብስበው በሚጠይቋቸው ጊዜ ምን እንደተባባሉ እዛ ተቀምጣችሁ አዳምጣችኋል እንዴ? እስቲ ንገሩኝ በላቸው ይላል። እና በዛ ወቅት አልተፈጠሩም አሁን በነቢዩ መሐመድ ዘመን የነበሩት አለል ኪታቦች። ስለዚህ ከሌላችሁ ያወቀ ይንገራችሁ ወላዩ ነቢዩ ከሚትል ከቢር እንደተባለው ከአላህ የበለጠ አዋቂ የለምና እነ ኢብራሂም በሕይወትም በሞትም ጊዜ ምን ይሰሩና ምን ይናገሩ እንደነበረ ይሄንን ይመስላል። ከዚህ በኋላ እንግዲህ እኛ እናቃለን የምትሉ ከሆነ ይሄ የጉር ነውና እስቲ ራሳችሁን ገምግሙና አቋማችሁን አስተካክሉ ብለ በዚህ መልክ ንገራቸውና አስረዳቸው ይላል። تلك أمة قد خلت لها ما كسبت ولكم ما كسبتم غري نجي قدام نبلاو يتتكسوت ان ابراهيم ان اسماعيل ان اسحاق ان يعقوب بغزياچو يسروتن سرتو يالفو يهولو حزبوچ ناچو يلال ان لنسو يتراواجاچو بيتاچو زندا تزغبونا ترغبطلاچو ولكم ما كسبتم ما هون لاچو تولد دغمو بغزياچو يسراچو سرا ملكامو هنا مطفو يسراچو تيت بتيزولاچو ولا تسألون عما كانوا يعملون ان انت قدام سير ينبروت اباطوچنا قرماياتوچاچو يسروت كنبراو تطياقيوچ اتهونوم انسو بنان تسرا اندما يتطيقو ሁሉ بلاچو ይላል። ይሄን ያለበት እንግዲህ ምክንያቱ እኛ بنናጠፋ بنናከፋ የነዛ የተላላቂ አላህ ወዳጆች ዘሮች እስከሆነ ድረስ እነሱ ይሸፍዑልናልና እንድናለን ይያሉ ራሳቸውን ያታለሉ ነበር። እንደዛ አትበሉ። እነሱ በጥሩነታቸው በሰሩ ስራ እርግጥም ይመነዳሉ በእኔ ዘንዳ ክብርና ቦታ ይኖራቸዋል። እናንተ ደግሞ በግዚያችሁ ስትመጡ ኑዛቢያቸውን አክብራችሁ በእነሱ ፈለግ ተተከተላችሁ ጥሩ ነው። ካልሆነ ግን የነሱ ልጆች ስለሆናችሁ ብቻ እንድናለን እያላችሁ መዘናጋታችሁ የሚያዋጣ አይሆንም። ምክንያቱም እናንተ በእነሱ ስራ እንደማትጠየቁ እነሱም በእናንተ ስራ አይጠየቁምና ሁሉም በየነሱ ወከፉ ስለሆነ በእኔ ዘንዳ መጠየቅ ያለበት እኔ ብቻታተም አባቴ ጥሩ ከሆነ ያወጣኛ ያድነኛል የሚለው የሚያፈድ መንገድ አይደለም ባላቸው ነው የሚለው። وقالوا كونوا هودا او نصارى تهتدوا قل بل ملة ابراهيم حنيفا وما كان من المشركين قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون إن آمنوا بمثل ما آمنتم به فقد اهتدوا وإن تولوا فإنما هم في شقاق فسيكفيكهم الله وهو السميع العليم. وقالوا كونوا هودا او نصارى تهتدوا كدا انجدي ينبراهيم النا ينسمايل تاريك يهم يميمسل هنو ايالا النجي على الكتاب وچ يا الله انا درانا نزازي ودقل بمتو يراسات شون مقلقا ما فنشت جمرو يهود وچو ببقلات شو تنسو لما تبيك تفلقات شو يهودا هنو ايالو يسبكالو كريستيان وچو ببقلات شو كونوا نصارى ለመጥደቅ ከፈለጋችሁ ክርስቲያን ሁኑ ይላሉ። ተተዱ እኛ የምንላችሁን ከሆናችሁ ትክክለኛውንና የነጃውን መንገድ ታገኙታላችሁ ይላሉ ይላል። ሁለቱም በየነሶከፋቸው በጋራ ሆነው ወይ ክርስቲና ወይ ይሁዳ ማለታቸው አይደለም። ይሁዳውም ለመዳን የፈለገ ይሁዳ ብቻ መሆን አለበት፣ ክርስቲያኑም ክርስቲያን መሆን አለበት እያለ በየበኩሉ ይለፍፋልና ይለፈልፋል ማለት ነው። ይሄ ከሆነ ብቻ ነው ሰው ሊድን የሚችለው እያሉ ደግሞ እርግጠኛ መስለውም ይናገራሉ። ወል በል ሚለተ ኢብራሂም ሐኒፋ እናንተ የምታወሩትን ተውትና ይልቁንስ ትክክለኛው አማራጭ ለለው ትክክለኛ መስመር የነብዩላህ ኢብራሂም መስመር ነው ባላቸው። የኢብራሂምን መስመር ደግሞ ሁለታችሁም አልተከተላችሁምና እንኳን ለሌላ መዳኛ ልትመክሩ ለራሳችሁም አልዳናችሁ። ተፈልጋችሁ ወደ ነብዩላህ ኢብራሂም መስመር እንመለሱላችንም በላቸው ነው የሚለው። ኢብራሂም ደግሞ ወደ ይሁዲያ ወይም ወደ ነስራንያ ያጋደለ ሳይሆን በተይሁዳም ተነሳራም የራቀ ሆኖ ወማ ካነ ሚነል ሙሽሪኪን ከሙሽሪኮችም አልነበረ ከሶስቶቹም ቡድን አይገናኝም ማለት ነው። እና እንግዲህ ኢብራሂምን ሁለት ሶስቱም ቡድን የኛ ነው እያሉ ቢናፈጉባቸው አላህ ግን በስም ብቻ ታደንቁታላችሁ እንጂ በተግባር ሶስታችሁንም አይመስልም ኢብራሂም እያላቸው ነው። ቁሉ አመና ቢላህ የኢብራሂምን መስመር ለማግኘት ከፈለጋችሁ በአንድ አላህ ብቻ አምነናል በሉ። አላህ Subhanahu Wa Ta'ala በመኖሩ ብቸኛ የዓለም አምላክ በመሆኑ ፍጹም ናችሁ መኑ የሱ እምነት እንዲነበርና ወማ ኡንዚለ ኢለይና ወደኛ በተወረደውም እንደዚሁ እመኑ በላቸው በቁርአን ማለት ነው። ወማ ኡንዚለ ኢላ ኢብራሂም በጊዜያቸው ደግሞ ለነብዩላህ ኢብራሂም በተወረደው መመሪያ አማኑ ባላቸው ወኢስማኤል ወደ ልጃቸው ወደ እስማኤል ወኢስሐቅ እንዲሁም ደግሞ ወደ ሁለተኛው ልጃቸው ወደ እስሐቅና ወያዕቆብ ወደ ልጁ ወደ ያዕቆብ በወረደው ሁሉ አምነናል በሉ። ወላ አስባት ከዛ በኋላ የነብይ የተጠቀሱት ታላላቅ ነብዮች የልጅ ልጅ ወደ ሆኑት ነብያቶች ሁሉ በተወረዱት ኩትቦች ሁሉ በጥቅሉ አምነናል በሉ አንዱን ከሌላው ሳንነጥሉ። ወማ ኡቲየ ሙሳ ወኢሳ ከነዚህ ከትውልዶቹ መካከል ደግሞ እነ ነብዩላህ ሙሳና ኢሳ ይገኙባቸዋልና በተለይ ለሙሳና ለኢሳ በተሰጡት በተውራትና በእንጅልም አምነናል በሉ። ወማ ኡቲየ ነብዩነ ሚን ረቢሂም አሁን ስማቸው ያልተጠቀሱ ነብያቶች ከቀደም ሲል ያለፉትም ቢሆኑ ወደ ኋላ የመጡትን ሁላቸውንም ከጌታቸው በተሰጣቸው መመሪያ ትክክለኞች ናቸውና አምነናል ተቀበለናል በሉ። ላንፈርቁ በይነ አህድ ሚንሁም ከአላህ ነብያት መካከል አንዱን ከሌላው አንነጥልምና አንገነጥልም ብላችሁ እምነታችሁን አስተካክሉ። ወናህኑ ለሁ ሙስሊሙን እኛም በዚሁ መሰረት ለአላህ ተገዥዎችና ታዛዦች ነን ብላችሁ ተስማማችሁ እንዳላችሁት የኢብራሂም ተከታዮች ልትሆኑ ትችላላችሁ። የሳይሆን ቀርቶ አንዱን ካንዱ ገንጥላችሁና ነጥላችሁ የምታው ከሆነ ግን ዝም ብላችሁ ነው እንጂ የኢብራሂም ተከታይ ነን እምትሉት ወይም ደግሞ ይሁዳ የሆነ ሰው እንጂ አይድንም ወይም ክርስቲያን የሆነ እንጂ አይድንም የምትሉት ከንቱ ነው። ለመዳን ከፈለጋችሁ ትክክለኛው አማራጭ አሁን ያልኳችሁ ብቻ ነው ብለህ እንገራቸው ይላል። ፈኢናመኑ በዚህ በተነገራቸው መመሪያ መሰረት እሺ ብለው ተስማምተው ካመኑ ቢኒት ሊማ አመንቱም ቢሂ አዩሃል ሙእሚኑን እናንተ ኡመቱ መሐመድ ባመናችሁበት መሰረት አንዱን ነቢይ ከአንዱ ነቢይ አንዱን ኪታብ ከሌላው ኪታብ ሳይነጥሉ በሁሉም ነቢዮች በሁሉም ኩቱቦች አምነናል ብለው የሚስማሙ የሆነ እንደሆነ ፈቀድ የተደው ትክክለኛውን የጅነት ጎዳና ተመሩ ማለት የዛ ጊዜ ነው። ወይም ተወለው የናሁን የቀረበላቸውን መመሪያ ከመቀበል ግን ወደ ኋላ ካፈገፈጉና ካፈነገጡ ራሳቸውን ጎዱ። ፈኢነማሁም ፊሽቃቂን ከዛ በኋላ እውነትን እናገኛለን ማለት ከንቱ ነው። እነሱ ማለቂያ በሌለው ጭቅጭቅ ውስጥ ገብተዋል ማለት ነው። ፈሰየክፊከሁም ላሁ ወሰሚዑል ዓሊም እና እንዲህ አይነቶችን ተጨቃጫቂዎች ደግሞ አንተን ለመጉዳትና ለማጥቃት የተለያዩ ደባና ተንኮሎችን ቢሸርቡ ይጎብኛል ብለህ አትፍራ። እነሱ የሚያመጡትን ችግር ሁሉ ጌታ ይበቃሃልና ይቋቋምልሃል። እሱ የሚባለውን ሁሉ ሰሚ የሚታሰበውንና የሚደረገውን ሁሉ አዋቂ የሆነ ጌታ ነውና ይላል ማለት ነው። صبغة الله ومن أحسن من الله صبغة ونحن له عابدون قل أتحاجوننا في الله وهو ربنا وربكم ولنا أعمالنا ولكم أعمالكم ونحن له مخلصون أم تقولون إن إبراهيم وإسماعيل وإسحاق ويعقوب والأسباط كانوا هودا أو نصارى قل أأنتم أعلم عن الله ومن أظلم ممن كتم شهادة عنده من الله وما الله بغافل عما تعملون تلك أمة قد خلت لها ما كسبت لكم ما كسبتم ولا تسألون عما كانوا يعملون صبغة الله يا الله ان دين بچا تكبروا بلاچو وإن يا الله ان منكر يا بچا أكبروا بلاچو ومن أحسن من الله صبغة كأنك أكرب كل كالله يبلته أسمر الناس تكاكا إيمان نوسو بلا هم تأيكا اتشوينا ወነህኑ ለሁ አቢዱን እኛ ለአላህ ፍጹም ተገዥዎችና ትሁቶች ነን ከፈለጋችሁ የኛን መስመር በመከተል ሁላችሁም ወደ እስልምና መንገድ ብቻ ተጠቃለሉ ብለ ጠይቃቸው ይላል። ለመዳን ከፈለጉ እንግዲህ የሁዶችም ሆኑ ክርስቲያኖቹ የእስላማዊ መስመርን ብቻ ነው መከተል ያለባቸው ማለት ነው። ይሄን ያለበት ምክንያቱ የሁዶችም ኩኑ ሁደን ይሉ ነበር። ለመዳን ከፈለጋችሁ የሁዳ ሁኑ ከይሁዳዎች ምድን የለም ባይ ነበሩ። ክርስቲያኖቹ ደግሞ በባሰ መልኩ ክርስትና ያልተነሳ ሰው አይጸድቅም ይሉ ነበር። በተለይ እነሱ እንግዲህ ማሙዲያ የምትባል ውሃ ነበረቻቸው። በእነሱ አባባል ነብዩላህ ኢሳ የታጠቡባት ፍሬ ውሃ ናት እና እሱ በታጠበበት ውሃ ያልተነከረ ሰው አይጸድቅም። በሀገራችን ያው ያልተጠመቀ ተበል ያልተረጨ አይጸድቅም እንደሚባለው ማለት ነው ይሉ ስለነበረ የነን የመንከረንና የመጠመቅን ሁኔታማ ካነሳችሁት የሰው ሰራሽን መጥመቂያ ተውና በአላህ መጥመቂያ ወይም በአላህ መንከሪያ ተነከሩ በላቸው ይላል። እና በተውሂድ ባህር ላይ ተነከሩ እንጂ በሰው ተራሽ ኩሬ ላይ አይደለም መነከር ያለባችሁ ለመጽደቅ ከፈለጋችሁ ነው የሚለው። እና እነሱ እንደሚሉት እንግዲህ ነብዩላህ ኢሳ አንዲት ቦታ ውሃ ነበረች፣ ያቺን እሱ ታጠበባት፣ እሱ የታጠበባት ውሃ የተባረከች በመሆኗ የእስልምነት የሚከተል ሁሉ በዛች ውሃ መነከር አለበት እያሉ ከዛ የተቀዳ ውሃ ነው እየተባለ በያገሩ ቄሶች የተለያዩ ነገሮችን እያነበነቡና እየደገሙ በዛ ተረጭቶ ነው ሰው ክርስትና ተነሳ የሚባለው። እስካሁን ድረስ የማያልቅ ውሃ ማለት ነው። ይሄ ድብብቆሽ ነው። አላህ ስብሓነሁ ወተዓላ እስልምናን ላኢላሃ ኢለላህ በሚለው መመሪያ ብቻ የተቀበለ ሰው ከልቡ ያው እንደ ተጠመቀ ይቆጥርለታልና የእናንተን የኩሬ ውሃ ተውትና ይልቁንስ በአላህ መንከሪያ ብትነከሩ ይሻላቸዋል። በላኢላሃ ኢለላህ በተውሂድ ባህረ ማለት ነው። ይሄ የሆነ እንደሆነ ትክክለኛ የመዳኛውን መንገድ ያገኛችሁት እናንተ ምክራችንን ከተቀበላችሁና እኛ ጋራ ከተባበራችሁ መልካም፣ ካልሆነ ግን የእኛን አቋም እንንገራችሁ። በእናንተ መንከሪያ አንነከረም። ወናህኑ ለሁ አቢዱን፣ እኛ ጌታችን ባዘዘን መሰረት ላኢላሃ ኢለላህን ተቀብለን የህይወታችን መመሪያ በማድረግ ለጌታ ፍጹም ተገዥዎች እንሆናለን እንጂ እንደገና የጠበል ውሃ ያልተረጨ አይድንም እያልን አንጃጃለን በሏቸው ነው የምለው። ወላቱ ሐጁነና ፊላ ለመሆኑ እናንተ በአላህ ጉዳይ ተከራከሩና አላችሁ እንዴ በሏቸው። አለል ኪታቦችን ማለትም አይሁዶችንም ሆነ ክርስቲያኖችን ስለ አላህ ስለ እምነትና ስለ ሃይማኖት እኛን ልንነግራችሁና እናስተምራችሁ የሚገባው ምክንያቱም ተረኛውና ትክክለኛው ነብይ ዛሬ በእኛ በኩል ነውና የመጣው። እናንተ ዝም ብላችሁ ውሸቱን ከእውነት እየቀጠላችሁ እኛን ልትመክሩን ሳይሆን እኛንን የነቢዩ መሐመድ ተከታዮች የሆነው በቁርአን ላይ በመመስረት ልንነግራችሁና ልናስተምራችሁ የሚገባው እንጂ እናንተ እኛን ልታስተምሩን አይገባም። የእናንተ ሃይማኖትና እምነትማ ትክክለኛ ሁኖ መዝለቅ ቢችል ኑሮ መጀመሪያም ተለዋጭ አይመጣበትም ነበረ። እኛ ግን ተረኛዎች የሆነው የእናንተን ድክመት አርሞና አስተካክሎ የመጣው የእኛ መመሪያ ስለሆነ እኛንን ማስተማር ያለብን እንጂ እናንተ ልትከራከሩንም ሆነ ልታስተምሩን አይገባቸውም በላቸው። ወረቡና ጌታ አላህ ደግሞ የእኛ ፈጣሪ ነው። ወረቡኩም የእናንተም ፈጣሪ ነው። እና እንግዲህ ይሄ የሆነበት ምክንያቱ የሁዶቹ ቀድመው ስለመጡ እኛን ቀድሞ ወዶናልና መርጦናል፣ ኪታብ አውርዶልናል። ስለዚህ የእኛን ኪታብ ትታችሁ እንደገና አዲስ ፈሊጥ ማንጣት የለባችሁም ይሉ ነበረ። ክርስቲያኖችም እንደገና በበኩላቸው እኛም ቀድመናችኋልና የኛ ብቻ ጌታ ነው፣ ስለዚህ በእኛ በኩል የመጣውን መመሪያ ብቻ ነው መከተል ያለባችሁ እያሉ ሙስሊሞችን ለመስበክ ይሞክሩ ነበር። የመቀዳደሙን ሁኔታ ተውት። ከካፊርም በፊት ካፊር ቀድሟል፣ ከሙስሊሙም በፊት ሙስሊም ቀድሟል። የዘመን ጉዳይ አይደለም ጉዳዩ። ምክንያቱም ከሙሳ በፊትም ፊራውን ነበረ። ስለዚህ ፊራውን ስለቀደመ እሱን እንቀጠል ልትሉ ነው እንዴ? ከመሐመድም በፊት አቡጀህል ነበረ። ይሄ የመቀዳደሙ ጉዳይ አያከራክረንም። ወረቡና ወረቡኩም የዘመኑን ጉዳይ ወደ ጎን ተውትና አላህ የእናንተ ጌታ የእኛም ጌታ ነው፣ የጋራ ጌታችን ነው። ስለዚህ አንድ ቀን አንዱን መረጠ፣ በሌላ ጊዜ ደግሞ ሌላውን መረጠ። በሁሉም እኛ ማድረግ ያለብን የጌታችንን ትእዛዝ ማክበርና ለእርሱ መገዛት እንጂ ስለ ቀደማችሁ እኛንን ትክክለኞቹ፣ ወደ ኋላ ስለመጣችሁ እናንተ ናችሁ ስተኞቹ ማለት አትችሉም። ይህማ ከሆነ በየጣልቃው ኸይረኛና ሸረኛ ሁልጊዜ የማይጠፋምና በሏቸው ነው የሚለው። ወለና አማሉና እኛ ደግሞ ተሳስተንና አጥፍተን ከሆነ የሥራ ውጤታችን ለእኛው ነው የሚሆነው። የእናንተ በእኛ ጥፋት እናንተ አትጠየቁም ማለት ነው። ወለኩም አማሉኩም እንደገና ደግሞ ለእናንተም የሥራ ውጤታችሁ ይኖራችኋል። መልካምም ከሠራችሁ የመልካም ሥራ ተጠቃሚዎች እናንተ ናችሁ። ካጠፋችሁም በጥፋታችሁ የምትጠየቁ የምትቀጡ እናንተ ናችሁ እንጂ በአንዱ ጥፋት ሌላው የሚጠየቅና የሚቀጣ ስላልሆነ አይበልጡሽና ውድድሩ የትም አያደርሰንም። መመካከሩና መተባበሩ ግን ለሁላችንም ይጠቅማል በሏቸው። ወናኑ ለሁ ሙኽሊሱን ለማንኛውም ወደዳችሁም ጠላችሁም እኛ ለዚህ ለአንዱ ጌታችን ኢባዳችንን የምናጠራንን ከሱ ጎን በሸፋ ስምም ሆነ በወዳጅ በምን የተለያዩ ኢባዳዎችን ከሱ ውጭ ላለ አካል አንሰጥም። ፍጹም ሆነን በጥራት ኢባዳን ለእርሱ ብቻ ነው የምናደርገው። እናንተ ግን አንዳንድ ጊዜ መላእክቶችን፣ ሌላ ጊዜ ነብዮችን፣ ከዛ በኋላ ደግሞ ተራመሪና አስተማሪዎችን ሳይቀር ጊዜ በኋላ ባደረ ቁጥር ቅዱስ ነው ንጹህ ነው እያላችሁ የሆነ ያልሆነውን ማምለክና ማጋነን ልማድ ያደርጋችኋል። ይሄ ነው ደግሞ ለስታት ይደረጋችሁና እኛ ግን ለአንድ አላህ ብቻ ፍጹም ታማኞችና ኢባዳችንን ወይም አምልኳችንን ያጠራን ሆነን ነው የምንጓዘው። ለመዳን ከፈለጋችሁ በዚህ መልክ እኛ ጋር ተስማሙና እንቀጥል። ካልሆነ ግን እናንተኛ እንድታስተምሩን አይገባችሁም ተውሂድ እኛ ነን እንጂ ብላችሁ ነገሩ ነው የሚለው። አም ተቁሉነ ኢነ ኢብራሂመ ወኢስማኢለ ወኢስሐቀ ወያዕቆበ ወልአስባጥ ወካኑ ሁደን አው ነሳራ ወይም ደግሞ ምን ልትሉን ነው የምትፈልጉት ያላችሁት? እነ ኢብራሂም እነ እስማኤል እነ ኢስሐቅ እነ ያዕቆብ ከነሱም የተወለዱት ትውልዶችና ዜጎች ይሁዶች ነበሩ ወይም ክርስቲያኖች ነበሩ ልትሉን ነው እንዴ የምትዳዱት በሏቸው። ይሁዶቹ እንግዲህ እነዚህ ሁሉ ታላላቅና ዝነኛ ነብዮች ይሁዳ ነበሩ ብለው ሊያስተምሩ ይሞክራሉ ማለት ነው። ክርስቲያኖችም ደግሞ በበኩላቸው የለም ነሳራዎች ክርስቲያኖች ነበሩ ለማለት ያስቡ ስለነበረ ባንዲቱ ይለይላችሁ እነዚህ ነብዮች ከኢብራሂም ጀምሮ እስከ ያዕቆብ ድረስ ከዛም በታች ያሉት ትውልዶች ይሁዶች ናቸው ልትሉ ከሆነ ባንዲቱ ተናገሩና ይለይላችሁ። ክርስቲያኖችም በበኩላችሁ ደግሞ እነዚህ ሁሉ ነብያቶች ክርስቲያኖች ናቸው ልትሉ ከሆነ የምታስቡት ይሄንኑ ተናገሩትና ይለይላችሁ በላቸው። ይህን ብትሉ ደግሞ ተቀባይነት የለውም ምክንያቱም የታሪክ ማስረጃ ያስተባብላችኋልና። ቁል አንቱም አዕለሙ አንላ ታዲያ ስለ እነዚህ ነቢዮች ታሪክ ለመሆኑ እናንተ ናችሁ ይበልጥ የምታውቁት ወይስ አላህ? አላህ እነዚህ ሁሉ የይሁዶችና ነሳራዎች እንዳልሆኑ እየተናገረና እያረጋገጠ ነው። የለም አላህ ያቅም ይልቁንስ እኛንን የምናውቀው ልትሉ ከሆነ በአንድ ፊቱ ይለይላችኋ አላህን እናሸንፋለን ብላችሁ በመነሳት ومن اظلم ممن كتم شهاده عنده من الله لمهمو كالله بكل يتلالفه يمسكر قالن يدبق كونه سو يبلطه طفاتنيا ناجفنيا ما عندنا ما عندهم يلم بلاچو ينال غير الذين كدوا نبيوت مسلموت انجي يهودوتنا نصاراوت اندال هونو دغاغمو باورداچو كتابوت الله ارغاغطوا يهنن دغمو هيمانوت مهور يتبالو كله ياوقال يا الله ادرانو ለሚመጣው ትውልድ ሁሉ እነዚህ ሰዎች ይሁዶችና ነሳራዎች እንዳልነበሩና ሙስሊሞች እንደሆኑ እንዲነግሩ አደረቀውባቸዋል ማለት ነው። ታዲያ ይሄንን አይነት ያአላህን አደረ የምስክር ቃል የሚደብቁ ካሉ ከነዚህ ሰዎች የበለጠ በደለኛና ጥፋተኛ የለም ያአላህን አማና ከይነዋልና ማለት ነው። ወመላ ቢራኪሪን አማ ተዓመሉ ለማንኛውም አላህ Subhanahu Wa Ta'ala እናንተ ከምትሰሩት ደባና ተንኮል የሚዘነጋ እንዳይመስላችሁ ለጊዜው ሰዎችን ብታወናብዱ አላህ ግን በትዝብት እየተከታተላችሁ ነውና በመጨረሻ ዋጋችሁን ይሰጣችኋል ማለት ነው። ቲልከ ኡመቱን ቀድ ኸለት እና እነዚህ ኢብራሂምና ከዛ ወዲህም ያሉት ልጆችና የልጅ ልጅ ነብያቶች ሁሉ በየጊዜያቸው ሁላቸውም ግዴታቸውን ተወጥተው ያለፉ ህዝቦች ናቸው። ለሃማ ከሰበት እና ለነዛ ህዝቦች ለእያንዳንዳቸው የሥራ ዋጋቸው በጌታቸው ዘንድ ተይዞላቸዋል። ወለኩም ማከሰብቱም እናንተም ደግሞ በጊዜያችሁ በሰራችሁ ስራ ሳቢያ ዋጋችሁ ተዘጋይቶ እየጠበቃችሁ ነው እና አንዱ በሌላው ማማከክና መቀለል አይችልም ማለት ነው። እንግዲህ ብዙ ጊዜ በክርክር በሚሸነፉበት ጊዜ አለ ኪታቦች ቢሆንም ያው ዝሮ ዝሮ የነ ኢብራሂምና የነ ኢስሐቅ የነ እስማኤል የነ ያዕቆብ ልጆች እስከሆነ ድረስ አላህ ጨክኖ አይጨክንብንም ናኑ አብናኡላህ ወአህባኡ የሚለውን እንደ መደብደም ያድርገው ይጠቀሙበት ነበር። ታዲያ እነሱ ጥሩ ሰዎች ስለሆኑ በጥሩነታቸው እነሱ ይጠቀሙ እንጂ እናንተ አጥቶችና አጥቶች ይሆናችሁ እነሱ አዱንና ያድኑናል ማለት እንዴት ይሆናል? እነሱም በጊዜያቸው በሰሩት ስራ ዋጋቸውን ያገኛሉ እናንተም በጊዜያችሁ በሰራችሁት ስራ ዋጋችሁን ታገኛላችሁ እንጂ አንዱ በሌላው ተለጥፎ የሚያልፍ አይደለም በላቸው። ወላ ተጣሉና አማ ካኑ ያመሉን እነዛ ቀደም ሲል የነበሩ ደጋግ አባቶቻችሁ ሲሰሩት ከነበረው እናንተ ተጠያቂዎች አይደላችሁም እናንተ በምትሰሩት እነሱ እንደማይጠየቁ ሁሉ እና እንግዲህ በተደጋጋሚ አላህ Subhanahu Wa Ta'ala ሁሉ ነፍስን ከተበት ረሂና እንዳለውና ሁሉም ሰው እንግዲህ መጥቆም ሆነ መልካም የሰራውን ስራ ተጠያቂና ተጠቃሚ ወይም ተወቃሽና ተከሳሽ መሆኑን እየረሱ ብዙ ጊዜ አባቶቻችን አያቶቻችን ይረዱናልና ይደርሱልናል የሚለውን ማምታቻ እየተጠቀሙ ነው ያሉት። ይሄ አያታላችሁ እነዛ ጥሩ ሰዎችን በጊዜያቸው የሰሩትን ሰርተው ሂደዋል በእነሱ ስራ ተጠቃሚዎቹም ተጠያቂዎቹም እነሱ ናቸው። እንደገና እናንተም ደግሞ በጊዜያችሁ ተመጣጣችሁ የሰራችሁትን ስራ ስሩ መልካሙም ሆነ መጥፎ በዛ ተጠያቂዎችም ሆነ ተጠቃሚዎች እናንተው ትሆናላችሁ እንጂ አንዱ ቡድን በሌላው ተጠያቂ እንደማይሆንና እንዲሁም ደግሞ ሌላው ቡድን በአንዱ ተጠቃሚ ሊሆን እንደማይችል እወቁ በላቸው ይላል። እና ቀደም ሲል ያያት ሙሉ በሙሉ አልፎ ነበር። ይህን ለማረጋገጥ ብዙ ጊዜ ሰዎች የሚታለሉበት ነገር ስለሆነ ደገመው እንደገና ማለት ነው። እና እዚህ ላይ እንግዲህ የሳሊሆች ዘር የሆነ ሰው በእነዛ በትልልቅ አባቶቹ ምንም አይጠቀምም ለማለት አይደለም። በጥቅሉ የሷሌ ዘር በመሆኑ ብቻ መንደላቀቅና መኩራራት የለበትም እሱ ትክክለኛ የነሱን ፈለግ ተከታይ ካልሆነ ለማለት ነው። አባቶቹ ጥሩ ሆነው እሱም ደግሞ ጥሩ ሆኖ የነሱን ፈለግ ከተከተለ በነሱ መጠቀም ሊገኝ ይችላል። ምክንያቱም በተጨማሪ የጎደለበት እንደሆነ በጎደለ አላህ ሱብሃነሁ ወተዓላ በነዛ በወዳጅ አባቶቹ ሊደግፈው ይችላል ፍቃዱ ከሆነ ማለት ነው። ግን አባቱ ጥሩ ሆኖ ሲያበቃ ልጁ ፍጹም አውሬ የሆነ እንደሆነ የነገሌ ወዳጆች ልጆች ናቸው በማለት ብቻ ካፊሮችን ፋሲቆችን ሙሽሪኮች የሆኑትን ልጆች የነብይ ልጆች እንኳን ቢሆን አይለቃቸውም ለማለት ነው የፈለገው ማለት ነው። سيقول الصفهاء من الناس ما ولاهم عن قبلتهم التي كانوا عليها قل لله المشرق والمغرب يهدي من يشاء إلى صراط مستقيم. سيقول الصفهاء من الناس كسوات مكاكلم وينوش وين كيلوش يوانوس وغنوش سايلون دم ميكارونو ما ولاهم عن قبلتهم التي كانوا عليها قدم سيل ينبروبات كوانتشو هكتاچا من ملساتشو بلو انان تنسايتشواتشو هندم ميكارونو قل لله المشرق والمغرب مسراكم ونمئرابو هلوم لا الله نوبلاتشو يهدي من يشاء الى صراط مستقيم الله كباروش مكاكل يشاء لاتشون ودكت تنياو من قدي مراتشو لنا የታበ መራቸው መሰረት ወደ ምስራቅ መሆነ ወደ ምዕራብ ወይም ወደ ሌላ አቅጣጫ ቢዟዟሩ ለምን ዞሩ ተብሎ የሚያስተች ምክንያት ሊኖር አይገባም ባላቸው ይላል። ይህ የመጣበት ምክንያቱ ነቢያችን አለይሂ ሰላቱ ወሰለም ከዚህ ተመካ ከተማ ተነስተው ወደ መዲና በሚዛወሩበት ጊዜ መዲና አካባቢ የነበሩ የይሁዶች ጋራ ለመግባባትና ለጊዜው ለመቀራረብ እንዲያመቻቸው አላህ ሱብሃነሁ ወተዓላ ለ16 ወይም ለ17 ወራት ያህል ወደ ይሁዶቹ ቂብላ ዙረው እንዲሰግዱ ወደ ቤተል መቅዲስ አዘዛቸው ማለት ነው። እና የዛ ጊዜ በአካባቢ ያሉ ይሁዶች ቀደም ሲል በትንቢዩ ወደ ሁለት ቂብላ የሚሰግድ ነብይ ነው የሚመጣው የሚል እነሱ ዘንድ ይታወቅ ስለነበረ እውነትም ይሄ ሰውዬ የተባለለት ነው በማለት ረገባሉ። አንዳንዶቹም ለማመን ሌሎችም ደግሞ ተቃውሟቸውን ለማለዘብ ረዳቸው ማለት ነው። ግን ትንሽ ከቆዩ በኋላ ከነዛው ከይሁዶች መካከል አንዳንዶቹ ተንኮለኞችና ራስ ወዳዶች ስም ማጥፋት ጀመሩ። ይሄ ሰውዬ ነብይ አይደለም የፖለቲካ ሰው ነው። የፖለቲካ ሰው እንግዲህ ጥቅም ዳር ነውና የሚሄደው ይሄው እዚህ በሚመጣበት ጊዜ እኛ ጋራ ለመግባባት የራሱን ቂብላ ትቶ ወደኛ መዞሩ የስልት ነው። ነብይ ቢሆን ኑሮ በዛው በአቋሙ ይጸና ነበር ይላሉ ማስወራት ጀመሩ ማለት ነው። ነብያችን ደግሞ አለይሂ ሰላቱ ወሰለም ያላህ ትእዛዝ ሆኖባቸው እንጂ ወትሮውንም ከአባን ተተው ወደዛ መዞር ፍላጎት አልነበራቸው። በመሆኑም ጧት ማታ ጌታ ወደ ካዕባ ዙር የሚል ትእዛዝ ያመጣልኛል በማለት በጉጉት ይጠብቁ ነበር ማለት ነው። በዛው ላይ ይባት ብለው ደግሞ ስማጥፋት ጀመሩ ይሁዶቹ። እነ الرجل التباقي بلتنا وتتبع ملتنا ሰውየው የኛን ቂብላ ተቀብሏልና ትንሽ ቆየት ብሎ ደግሞ የኛን ሃይማኖት ይሁዲያን ሳይቀበል አይቀርም እያሉ መሳለቅ ጀመሩ ማለት ነው። ይሄ ጊዜ አላህ Subhanahu Wa Ta'ala እነሱን በዚህ ተቻቸው ከይሁዶቹ መካከል ሞኞች ወይም ቂሎች የሆኑት በጌታ ትእዛዝ የዞረውን በራሱ ፍላጎት እንደ ተዘዋወረ በማድረግ ከቂብላቸው ምን አዛወራቸው ታዲያ እያሉ ባንተ የሚቀልዱ